بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين، والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، إخوتي وأخواتي، السلام عليكم ورحمة الله وبركاته. ኢንሻአላህ የዛሬው ትምህርታችን ልክ በባለፈው ስለ ነቢያችን አለይሂ ሰላቱ ወሰላም ሲራ እያወራን ነቢያችን አለይሂ ሰላቱ ወሰላም የስድስት ዓመት ልጅ ሆነው ከእናታቸው ጋር መዲና ሄደው እየተመለሱ እያሉ አብዋ የሚባል ቦታ ላይ እናታቸው በሞት እንደተለየቻቸውና ከዛም ኡሙ አይመን ከተባለችዋ ያባታቸው ባሪያ ከነበረችው ጋር እንደገና ወደ መካ መመለሳቸውን ተመረን ነበር የቆመነው ማለት ነው። ዛሬም ከዛው ላይ እንቀጥላለን። فلما ماتت امه حضنته ام ايمن وهي مولاته ورثها من ابيه የነብያችን አለይሂ ሰላቱ ወሰላም እናት በሞት የተለየቻቸው ጊዜ ከአባታቸው የወረሷት የነበረችው ኡሙ አይመን በመባል የምትታወቀዋ ሀበሻዊቱ ቆንጆ ነብዩን አለይሂ ሰላቱ ወሰላም አስተጋቻቸው። ከዛም እሷ የተንከባከበቻቸው አያታቸው አብዱል ሙጠሊብ ይቆጣጠራቸው ጀመር ማለት ነው። فلما بلغ رسول الله صلى الله عليه وسلم من العمر 8 سنين يا الله መልእክተኛ እናታቸውን በስድስት ዓመታቸው ካጡ በኋላ በኡሙ አይመንና በአብዱል ሙጠሊብ እንክብካቤ ስር ሆነው ስምንት ዓመት ሲሞላቸው ቱፊየ ጀዱሁ አብዱል ሙጠሊብ የአባታቸው አባት የሆነው አያታቸው አብዱል ሙጠሊብ በመባል የሚታወቀው በሞት ተለያቸው። ሱብሃንአላህ። እንግዲህ ሞት የሚቀርብ ሆነ ኑሮ ወይንም የአንድ ሰው ነፍስ ከተገደበላት ሰዓት የምትዘገይ ወይንም ደግሞ ቀደም የምትል በኋላ ኖሮ የነብያችን አለይሂ ሰላቱ ወሰላም እናት ቢያንስ ልጇ ብቸኛው ልጇ አባቱን ሳያይ የተወለደው ልጇ አካለ መጠን እስከሚደርስ ድረስ እንኳን ተቆይ ነበር ማለት ነው። ወይንም ደግሞ ከተመደበላት ሰዓት ቀደም ማለት የምትችል በሆነ ኖሮ የነብያችን አለይሂ ሰላቱ ወሰላም እናት መንገድ ከመግባቷ በፊት መዲና ላይ እያለች ትሞት ነበር። ነገር ግን ሁሉም ከተገደበለት ሰዓት ማለፍ ስለሌለበት የነብያችን አለይሂ ሰላቱ ወሰላም እናት ከመዲና ወጣ ወደ መካ ጉዞዋን ቀጠል እንዳደረገችው መንገዱን እንኳ መካከል ላይ ሳታደርሳቸው ትታቸው ሞተች ማለት ነው። ከዛም የእናታቸው ፍራቅ ከእናታቸው መለየትና መነጠል ከልባቸው ሳይወጣ በህፃን አእምሯቸው እየተብሰለሰለ በሐዘን እየተጨመቁ ባሉበት ወቅት ብቸኛውና ተንከባካቢያቸው የሆነው በአላህ ሱብሃነሁ ወተዓላ ከአላህ በኋላ የሚንከባከባቸው የሆነው አያታቸው አብዱል ሙጠሊብ በስምንት ዓመታቸው ተለያቸው። ከዛም ሊሞት ሲል አያታቸው ወደ አባታቸው ወንድም አቡ ጣሊብ ወደ ተባለው የአልይ ኢብኑ አቢ ጣሊብ አባት ወደ ሆነው ተናዘዘላቸው ማለት ነው። የወንድምህን ልጅ ተንከባከበው ጠብቀው በማለት ተናዘዘ፣ አያታቸው ማለት ነው። ከዛም አጎታቸው አቡ ጣሊብ ይንከባከባቸው ጀመር፣ ዙሪያውን ያቅፋቸው ጀመር፣ መጥፎ ነገር እንዳይደርስባቸው ይከታተላቸው ጀመር። ወነሰረሁ ወአዘረሁ ሒነ በዐሰሁ አላሁ ዐዘ ወጀለ አዐዘ ነስሪን ወአተመ ሙአዘራ። አላሁ ስብሓነ ወተዓላ ካደጉ በኋላ እና 40 ዓመት ከሞላቸው በኋላ ነቢይ አድርጎ በላካቸው ጊዜ ደግሞ ይኸው የአባታቸው ወንድም የሆነው አቡ ጣሊብ በጣም ረዳቸው፣ አበራታቸው፣ አጠናከራቸው። የተሟላ የሆነን እርዳታ ማለት ነው። ማዓ አነሁ እስተመረ ዓላ ሽርክሄ ኢላ አማት፣ ከዚች ዓለም በሞት እስከሚለይ ድረስ በአጋሪነቱ ወይንም በሙሽሪክነቱ ከመዘውተሩ ጋር ነገር ግን በአቋምህ ላይ ጽና፣ አብሽር፣ ከጎንህ ነኝ፣ ማንም ሊነካህ አይችልም፣ እኔ ክንድን ሳልን ተራስ እያለ ያበሰራቸው ነበረ። ፈከፈፈ አላሁ ቢዛሊከ ምን ዐዛቢህ፣ ይህንንም አይነት እንክብካቤና እገዛ እርዳታ ለነቢዩ ዐለይሂ ሰላቱ ወሰላም ስለለገሰ አላሁ ስብሓነሁ ወተዓላ የአኺራውን ቅጣት ቀለል አደረገለት። ከማሱሐ አልሐዲሱ ቢዛሊክ ቅጣቱ ቀለል እንዳለለት ትክክለኛ የሆኑ ሐዲሶች እንደገለጹት ሁሉ ማለት ነው። እና ነቢያችን ዐለይሂ ሰላቱ ወሰላም በዚህ አይነት መርሓላ ነው ያደጉትና እንዲህ ለዓለም ጥላ እስከ መሆን ደረጃ ሊበቁ የቻሉት። ሲያነቱ ላህ ተዓላ ለሁ ሚን ደነስ ልጃሂልየ፣ ነቢያችን ዐለይሂ ሰላቱ ወሰላም ካለ አባት ካለ እናት ያደጉ ከመሆናቸው ጋር ነገር ግን አባት አልባ ተቆጣጣሪ የሌለው ልጅ እንደሚላበሰው ባህሪ መጥፎ ባህሪን የተላበሱ አልነበሩም። እንደዚሁም ደግሞ በጊዜውና በወቅቱ የነበረው ባዕድ አማልክትን ማምለክ ነቢዩን ዐለይሂ ሰላቱ ወሰላም አልተጠናወታቸውም ነበር። እንደዚሁም ንጹሕ የሆነውን አእምሯቸውንም አላቆሸሸውም ነበር። ካነ አላሁ ተዓላ ቀድ ሳነ ነቢየሁ ሰለላሁ ዐለይሂ ወሰለመ ወሐማሁ ሚን ሲገሪሂ ወጠሀረሁ ሚን ደነስ ልጃሂልያ። አላሁ ስብሓነሁ ወተዓላ አርሐሙ ራሒሙን የሆነው ጌታ፣ ከአዛኞች ሁሉ ይበልጥ አዛኝ የሆነው ጌታ ነቢዩን ዐለይሂ ሰላቱ ወሰላም ጠብቋቸዋል፣ ከለላ ሆኖላቸዋል። ከሕፃንነታቸው ጀምሮ ከጃሂልያ ቆሻሻ ተግባራቶች ነቢዩን ዐለይሂ ሰላቱ ወሰላም አጽድቷቸዋል፣ ጠብቋቸዋል። ፈቀድ በገደ ኢለይህ ልአስናመ ፈለም ያዕቡድ ሰነመን ወለም ዩዓዚም ሰነማ ወለም የሽረብ ኸምራ ወለም የሽረብ ኸምራ ወለም ዩሻሪክ ሸባበ ቁረይሽን ፊ ፊስቅህም ወፍጁርህም በል ካነ ሰለላሁ ዐለይሂ ወሰለመ ሙበረአን ሚን ኩሊ ዐይብ። ነቢያችን ዐለይሂ ሰላቱ ወሰላም በአላሁ ስብሓነ ወተዓላ እንክብካቤ መሰረት የጣዖት አምልኮት ወይንም ጣዖታት ከአላሁ ስብሓነ ወተዓላ ውጭ የሚመለኩ ባዕድ አማልክቶች እሳቸው ዘንድ በጣም የተጠሉ ነበሩ። በፍጹም ታቦት አምልኮ አያውቁም፣ አክብረውትም አያውቁም። ኸምር በዛን ወቅት በጣም እንደ ውሃ ነበር የሚጠጣው፣ ነቢያችን ዐለይሂ ሰላቱ ወሰላም ጠጥተው አያውቁም። እንደዚሁም የቁረይሽ ወጣቶች ማለት ነው እየተመረጡ ለተለያዩ ፍሱቅ ህገወጥና ጥሜት ተግባራት እየተሰባሰቡ መጥፎ ወንጀል ላይ ሲረባረቡ ነቢያችን ዐለይሂ ሰላቱ ወሰላም ከእነሱ ጋር ጭራሹን አይቀላቀሉም ነበር። እንዳውም ነቢዩ ዐለይሂ ሰላቱ ወሰላም ከማንኛውም ክብርን ከሚያጎድፉ ተግባራቶችና ከነውር ነገሮች በአጠቃላይ የጸዱ ነበሩ። አላሁ ስብሓነሁ ወተዓላ ቀድ መነሐ ነቢየሁ ሰለላሁ ዐለይሂ ወሰለም ኩለ ኹሉቅን ጀሚልን ወፊዕልን ነቢል፣ ያማረ የሆነን ጸባይና እንደዚሁም ተወዳጅ የሆኑ ተግባራቶችንም አላሁ ስብሓነ ወተዓላ እንዲሰሩ አጎናጽፏቸው ነበር። ሰዎችን የሚያስደስቱ ተግባራቶች እንጂ አይሰሩም ነበረ። ጸባያቸው ለትንሽ ለትልቁ፣ ለሴት ለወንዱ የተመቸና ያማረ ነበር። ሐታ አነሁ ለም የኩን ዩዕረፉ በይነ ቀውሚሂ ኢላ ቢልአሚን። ነቢያችን ዓለይሂ ሰላቱ ወሰላም ከሕፃንነታቸው ጀምሮ በወገኖቻቸው ጎሳዎቻቸው ዘንድ ታማኙ በመባል እስከሚታወቁ ድረስ ሊማ ሸሃዱሁ ምን ጠሃራቲሂ ወስድቅ ሐዲሲህ ንጽህናቸውን ከማየታቸው የተነሳና ወሬያቸው እውነት እንጂ አንድም ቅጥፈትና ውሸት የሌለበት የሆነ ከመሆኑ የተነሳ ነቢዩን ዓለይሂ ሰላቱ ወሰላም አልአሚን በማለት ነበር የሚያውቋቸው። ነቢዩ ዓለይሂ ሰላቱ ወሰላም ትላልቅ ሽማግሌዎች ከሚፈርዱት ይልቅ ነቢዩ ሕፃን ሆነው የሚፈርዱትን ህዝባቸው ይወድና ይቀበል ነበር። ከነሱ አመለካከት ወደ ነቢዩ ዓለይሂ ሰላቱ ወሰላም አመለካከትም ይዘነበሉ ነበር ወገኖቻቸው። ወቀድ ተጀላ ዛሊከ ፊ ቂሰቲ ወድዑ ልሐጀር ልአስወድ ፊ መካኒህ። ነቢዩ ዓለይሂ ሰላቱ ወሰላም የፈረዱትንና ነቢዩ ዓለይሂ ሰላቱ ወሰላም ያሉትን የሚቀበሉ መሆናቸው ወገኖቻቸው ማለት ነው። ሐጀር አልአስወድን በማስቀመጥ ዙሪያ ላይ የተፈጸመው ተግባር ይመሰክራል። እንደምታውቁት ካዕባ በጎርፍ ተደረማምሶና ፈራርሶ ቁረይሾች እንደገና ማደስ በፈለጉ ጊዜ ወይንም ጠበበ ብለው ማስፋት አለብን ብለው ሊገነቡት ባሰቡ ጊዜ ሁሉም ጎሳ ተረባርቦ እየገነባው ከቆየ በኋላ ሐጀር ልአስወድን ማስቀመጫ ቦታ ላይ ሲደርሱ የማን ጎሳ ነው የሚያስቀምጠው በሚለው ተፎካከሩ። የኔ ጎሳ ነው፣ የኔ ጎሳ ነው፣ የኔ ጎሳ ነው። እርስ በርሳቸው በጣም ተጨቃጭቀው የገሌ ጎሳ ካልሆነ ማን ነው ሊያስቀምጠው የሚችለው? አረ በኑ ሐሽም ካልሆነ ማን ሊያስቀምጠው ነው እየተባለ እንደዚሁም ደግሞ ሌሎችም ደግሞ እንደዚሁ በኑ መኽዙም ነው እንጂ የሚያስቀምጠው ሌላ ማን ሊያስቀምጠው ነው ይላል። እንደዚሁም ሌሎቹ ደግሞ በተለያየ ጎሳ ማለት ነው ተከፋፍለው የእኛ ጎሳ ነው የእኛ ጎሳ ነው እያሉ ሲፎካከሩ፣ እንግዲህ ያው በኃይል መጋጠም አለብን እና ያሸነፈ ነው ይህን ሐጀር አልአስወድ ቦታው ላይ ማስቀመጥ ያለበት ወደሚለው ተዘንብለው ጦርን ሊማዘዙ ጦርነት ሊከፍቱ ከቀረቡ በኋላ አንዱ ሰው እንደ ዝም ብለን በከንቱ ለምን እንጨፋጨፋለን? ይልቁንስ የማያዳላ የማያዛባ የሆነ ሰው ቢፈርድልንና የገሌ ጎሳ ያስቀምጠው ብሎ ቢወስንልን እሱ በወሰነው ውሳኔ ብንቀበል አይሻልም የሚል ሐሳብ አመጣ። ከዛ በኋላ እውነክን ነው በቃ የማያዳላ ሰው ከተገኘ እሱ ይፍረድልንና እሱ በፈረደው እንስማማ የሚለው ላይ ደረሱ። ከዛም ምን አላቸው? እንግዳማ እገሌ እገሌ እገሌ ሳንል በዚህ በበር መጀመሪያ የገባ ሰው አላህ እንግዲህ በእኛ መካከል የተከሰተውን ችግር እንዲፈርድ ወይንም እንዲወስንልን አላህ የመረጠው ሰው መሆን አለበትና በዚህ በበር በካዕባው በር ማለት ነው መጀመሪያ የገባ ሰው እሱ በፈረደው እንስማማ አላቸው። ይሻሉ ቁጭ ብለው እየጠበቁ እያሉ በዛ በበር ማን መጣ? ነቢያችን ዓለይሂ ሰላቱ ወሰላም መጡ። ነቢያችን ዓለይሂ ሰላቱ ወሰላም በበሩ ብቅ ሲሉ አልአሚን አልአሚን፣ ታማኙ መጣልን፣ ታማኙ ሙሐመድ መጣ፣ ረዲና ቢሂ ረዲና ቢሂ፣ የእሱን ፍርድ ወደናል፣ እሱ በሚለው ተስማምተናል በሚለው ሁላቸውም ድምፃቸውን ሰጡ ማለት ነው። ከዛም ነቢያችን ዓለይሂ ሰላቱ ወሰላም ደረሱና እንዴት ነው ሲሏቸው፣ እንደዚህ ልንጨፋጨፍ ነበር፣ አሁን ግን አንተ በፈረድከው ተስማምተናል ሲሏቸው፣ ነቢያችን ዓለይሂ ሰላቱ ወሰላም ጨርቅ ዘርጓሉና ጨርቅ እንዲዘረጋ ካረጉ በኋላ ሐጀር አልአስወድን አምጥተው ጨርቁ ላይ ያረጉና በል ሁሉም ጎሳ የዚህን የጨርቅ ጫፍ ይያዛሉ። ሁሉም የጨርቁን ጫፍ ያዘ። በዛ በጨርቁ አንስተው ሀጀር አስወዱን ወደዛ ወደሚቀመጥበት ቦታ ካስጠቁት በኋላ ነቢያችን አለይሂ ሰላቱ ወሰላም ከጨርቁ ላይ ብድግ አረጉና እዛ መቀመጫ ቦታው ላይ ያስቀመጡት ማለት ነው። በዛን ወቅት ነቢዩ አለይሂ ሰላቱ ወሰላም እንደዚህ ትልቅነት ደረጃ የደረሱበት እድሜ ላይ አልነበሩም። ግን በልጅነታቸው ጀምሮ በህዝብ መካከል ፈራጅና እንደዚሁም አስታራቂ ሸምጋይ የተዋቡ ባህሪያቶችን ሁሉ የተላበሱ ነበሩ ነቢያችን አለይሂ ሰላቱ ወሰላም። እና በዚህ ምክንያት የሰዎችን ልብ ሁሉ አረጋጉ። ወጥማአነት ኒራኑ ልፊትነት ለቲ ካነት ቱንዚሩ ቢሐርቢን በይነ ልቀባኢል፣ በጎሳ መካከል ሊጨፋጨፉ ከቀረቡ በኋላ አስፈሪ የሆነችው ፊትና በነቢያችን አለይሂ ሰላቱ ወሰላም ጥበበኝነትና ተወዳጅነት እንዲሁም ታማኝነትና እውነተኝነት ልትጠፋ ቻለች ማለት ነው። ኢኽወቲ ወአኸዋቲ ናሕኑ ኡመቱ ሙሐመድን ሰለላሁ ዐለይሂ ወሰለም አለዚ ካነ ኹሉቁሁ ዐዚመን ወሳዲቀን ወአሚነን። እኛ የነቢዩ ዐለይሂ ሰላቱ ወሰላም የጥሩ ጸባይ ባለቤት የነበሩት ታማኝ የነበሩት እውነተኛ የነበሩት ነቢይ ኡማ እንደ መሆናችን መጠን እንደ ነቢዩ ዐለይሂ ሰላቱ ወሰላም ጸባያችንን ልናሳምር፣ ወሬያችንን እውነተኛ ልናደርግ፣ በታመንበት ነገሮች ታማኝ ልንሆን ግድ ለናልና ፈልነተቢዕ ረሱል ሰለላሁ ዐለይሂ ወሰለም ይህንን የአላህ መልእክተኛ እንከተለው እያልኩኝ የዛሬውን ትምህርቴን እዚህ ላይ ያቆማለሁ። ጀዛኩም ላሁ ኸይረል ጀዛ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።